በማዕበል ውስጥ ሆኖ ከአንተ ጋር መሄደው መሄድ ነው በወጀብ መሃል ከአንተ ጋር መሄድ ነው መሄድ ነው በባህር ላይ ሆኖ ከአንተ ጋር በሚያስፈራራው ተሽመድመዶ መቅረት ለምንድን ነው ግራ እንደገባው ከቶ ለምን ይሆን ከአንተ ጋር የምንፈራው የዘውትር ልመና አሃ የምናለቅሰው ጌታ ሆይ እባክህ አይኖቻችን ክፈተው በእውነት ከኛ ጋር መሆንህ እንድናውቀው ጌታ ሆይ እባክህ አይኖቻችን ክፈተው በእውነት ከኛ ጋር መሆንህ አንተ ያለ ሙሉንጃይ ከጎናችን እንፈራለን ወጀቦን እያየን እምነታችንን በሁኔታዎች ጥለን ወየው ጠፋክ እያለን እንጮኋለን እንግዲህ ከአንተ ጋር ቀና ብለን እንሄዳለን ወጀቡን አንፈራው በስም እንረግጠዋለን ለአእዋፍ ሁሉ የምታጠግብነ ለእኛ ለልጆች ታደርጉል ጊዜ አሃ መቼ እናውቅሃለን ስለሚቀጥለው ደግሞ እናስባለን ጌታን ተንብናይ አሃ ይባሎነ በእኛ እምነት ጨምረልን ጌታ ሆይ አናውቅህና ጌታ ሆይ እባክህ አይኖቻችንን ክፈተው በእውነት mahone denau kita hoy debake i no chachin kufata baunet kenya gara mahone denau anta yala mulunjai kagonachin